أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، وحسن العاقبة للمتقين، ولا عدوان إلا على الظالمين، والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين، أما بعد، أسأل الله سبحانه وتعالى بأسمائه الحسنى وصفاته العلى أن ييسر لنا فهم كتاب الله وسنة رسوله صلى الله عليه وسلم. ود تفسير تمهر تكتاتيوج بيالا تبتونا تشوه يا رجاج جيم قرآن تفسير وتشين يمتكتات تلو واندم وتشنا هتوج لجوتشي أباتنا الناس وتشي ما دامت كشالات شوه زاري ولله الحمد لا الله قطر صفر يلله مسكانا يقباونا كتالاق سراك بسورة البقرة عبقة وده لتنيو يا البقرة من تيا يتبالي متاوكون يا عمران بيتسابوت يتزقبو بثن با عمران بيتساب يتسيمون مراف جمرا للسورة آل عمران نو آلي نو آلي تبلون من نببو آلي عمران عدلنا آلي عمران آلي عمران نو دمو عمران نو سويو يا عمر عمر عمران عمر نزي عيننا تشونجي آلي عمران عدلنا آلي عمران يا آلي آل مالت بيتسم مالت نو عمران يسويو سمنو موسى بن عمران هارون بن عمران مريم بنت عمران غيرهم من آل عمران وتشكلت قربت مرافنا مرافو بزيس لتسيمة لنسو بالتامي وراء مالت هذا اللهم سلام سالي البقرة بلامو مراف يلامو مراف توليد تاوكا يلام مراف لام يسو بالتار لكي ملام يسو تاريك بالتار لم يتنقروا بزو وطعام قطر صفر يلي اللو تمرتنا اللهم كن كما هلو عنده تمزو بزيس سيما سورة المجادلة أنقذ وشوت النجنة سلسة أورده فجال إلى اللو ليلان أمي أورب الرحمن عن بقذيب كانوا قن يتسمي عن أقر ياو كنبي عليه الصلاة والسلام تسيموا نعمتا ونديه ولود سبالنا عندما دوتو معنا ونعيتو يسيموا سوچان سورة آل عمران بمدينة أورده بزي بتقرارطو في دلوج حروف المقطعة تجمرو مكي الهنا يهنا البقرة بتشانتشو للوج بقولو إن حميموش إن طاسيموش إن ألف لاميموش إن نون إن طاها إن ياسين بقولو يتناتشو مكي يشناتشو أصله يمكي ملكتو مكي ورد بقرة ملكتو بزي بتقرارطو في دل متجمرنو ولتو بقرانا على إبران سيكارو بمولو مكيوش ناتشو سورة آل عمران قن مدنينو بمدينة كما وردوم يعلف ثمانية صوص سو عنقل درس يعلو باند تاريخنا يوردو ينجران نجران مبالا هون نجران مبالا قرع اللارم كبلا قرع نوبتلي نجران الكوابي ينبرو يكرستنا عيمانو التكتايوش ينبيون عليه الصلاة والسلام ملاك سيسامو من جنو عديس عيمانو من يزوم التونو كنيا يلله عيمانو يالنيا لاسارنو بمين نطو لوي ايواتشو كنبي يقار عليه الصلاة والسلام ويجيز كفتو لمن اتسلموم ارا عيمانو تاتشو لمن اتستكاكلو عيمانو كنيا يبلو يتشال يتال لذي يهن المكنيات هذا القونو يوردو يهي علي عمران كنجران بودن جارا كتا هذا ينجران بودن وش دمو يمتوت ዘጠነኛው አመት ላይ ነው አሙል ውፉድ የሚባለው የልኡኮች እስልምና ድሮ አንድ ሰው ለማስለም ቀን ተፈልጎ ተደብቆ ተሽለክልኮ ነበር አይደል መካ ላይ አዳስ ኢብኑ ሚርዳስ ዛፍ ስር ተልሞ እንኳን ልትከተለው ይችላልቸው አረ አባይ ለራሱ ማደሪያ የለው ግን ይዞ ይዞራል ደግሞ አንተን ይዤ አልሄድም እኔ እንኳን ይሄው መግቢያ ጥቼ ዛፍ ስር ነው ያለሁት አትምጣሉ አንድ ሰው ሰለመ ሲባል አራት አምስት ጎረምሳ ነው የሚላክበት ደብድቡት እየተባለ ያ ነገር አልፎ ግን ያ መሐመድ ቆራጣ ነው ተከታይ ያጣል ልጆቹ መሞት ጀምረዋል ወንዶቹ አልቀዋል ምንም አያሰጋችሁም የሚባል የነበሩት ነብይ ለዓለም ወሪያቸው ተሰምቶ ሙስሊሙ በቡድን እየሆነ መምጣት ጀመረ አንዳንድ ሸሃዳ ማድረግ ጊዜ አልነበራቸውም የመጨረሻው አካባቢ ላይ ምንድን ነው የሚሆነው አንዱ የብሔር መሪ መቶ ሰው ይዞ ይመጣል መቶዎቹ እንዳሉ አሽሃዱ አሽሃዱ አላ ኢላሃ ኢላላህ ብለው አስመስክረው ነው የሚልኩት የነበረው አሙሉ ቁድ ይባላል ታዲያ እንዲህ የተጀመረበት አመት ልኡኮች እስላም በልኡክ መቀበል መሰበክ የጀመረበት ቀን እንትና አመት ማለት ነው ይሄ بعد فتح መካ መካ ወደ እስላም ከገባ በኋላ የመካ አስተዳደርን ከተቆጣጠሩ በኋላ لا هجرة بعد الفتح ولكن جهاد ونية ከመካ ከተከፈተ በኋላ አገሬ ካፊር አገር ነው ብሎ መካን ጥሎ ወደ መዲና መሄድ ቀረ እንደው ልትመጡ ከፈለጋችሁ ኑ እንጂ ከዚህ በኋላ መካ የእስላም አገር ሆኗል እዚሁ ተረጋግታችሁ ተቀመጡ የሂጅራን እድል ለማግኘት እስካሁን ባረጋችሁት ነበር ያሉበት አጋጣሚ ነው ከዚያ በኋላ እንግዲህ ስምንተኛ ላይ የተከፈተው መካ በዘጠነኛው ላይ በልኡክ ነበረ ሰው የሚመጣ የነበረው ሱረቱ አለ ኢምራንም የመጀመሪያው አካባቢ ላይ በዚያ ነው የወረደው በዚያን ዘመን የነበጡ ሰዎች ነው የወረደው ነው የሚለው وكان قدومهم في سنه 90 من الهجره كما سياتي بيان ذلك عند تفسير ايه المباهله منها ان شاء الله تعالى وقد ذكرنا ما ورد في فضلها مع سوره البقره في اول تفسير سوره البقره يا ال عمران ان سوره البقره تلقنت عند لاي نو ብዙ በአዲሳች በአዲስ የተነሱትና የዚያን ነገር በተፊው አውስቻለሁኝ በቀራ መጀመሪያው ላይ መድገም አያስፈልገኝም ነው ሱረቱ አሊ ዕምራን እንዳልነው በሕሩፍ ነው የሚጀምረው አሊፍ ላም ሚም አላሁ አለም ቢሙራዲ አላህ በዚህ ምን እንደፈለገበት ራሱ አላህ ያውቃል እንጂ እኛ ይሄ ይሄ ነው ማዕናው ማለት የሚያስችል ነገር የለንም አላሁ ላ ኢላሃ ኢላሁ አላህ ከሱ ሌላ ምንም አምላክ የለም ትክክለኛ አምላክ ያለ እሱ ማንም የለም አልሐዩ ህያው የሆነ መጀመሪያ መጨረሻ የሌለው የዝንት ዓለም ኗሪ የሆነ ብቸኛው ሀያሉ አላህ ነው አልቀዩሙ ራሱን የቻለ በራሱ የተብቃቃ ማንንም የማይፈልግ ነዘለ عليك الكتاب بالحق እንደዚህ የሆነው አላህ በአንተ ላይ መጽሐፍን በትክክል አወርዷል ቁርአንን አወርዷል ነዘለ عليك ቁርአንን ይሄ ኪታብ በማለት እዚህ የተፈለገው ቁርአን ማለት ነው ነዘለ عليك الكتاب الكتاب هو القران ለነብዩ አለይሂ ሰላቱ ወሰለም የወረደው እሱ ብቻ ስለሆነ አልኪታብ አልቁርአኑ ምንም ኺላፍ የለውም ቁርአን ለመሆኑ ሌላ ሱሑፍ የላቸው ሌሎች ኪታቦች የሏቸው ቁርአን ብቻና ብቻ ነው የወረደው ለነብዩ አለይሂ ሰላቱ ወሰለም نزل عليك الكتاب بالحق በትክክል ነው انزله بحق نزوله حق مورده تكክል ነው مضمونه حق وشت يالو ملكتو بمولو حق نو يقران استمروت دغمو حق نو كله قران لاي وشت ميبال نجر عندي نجر انكار يلم عنديت نجر عالم بمولو تسبسو ياطاو نجر بينور قران وشت يالو وشت ما امطاط لا ياتيه الباطل من بين يديه ولا من خلفه تنزيل من حكيم حميد قرآن كبفيتم كهالاوم يتتبقى نو يستمارو سلذي من الناس قبات الميتشل عند اللي يستمر بات يميتشل قول بات يالو عندهم هاي للم عالم دي مجمبر يا يبجر رشا اسلام اللي ما صافي هي قرآن ما تعطل الفتر يهيه بيبرز عالك انو بلوم يستمر مقنعتم يهيه سعالك بيبتاتون انقام يسبب السبات شوال بالله ينقام يقنع يشوال بيتقالوا يسرق أجوال بيساساتوا يستكاكل أجوال نعم بلو أو السورة سنبدركم فإن تنازعتم في شيء فردوه إلى الله والرسول إن كنتم نبي عليه الصلاة والسلام لموتوا سيلوا سكرات الموت لا إيات أدفات شو يالوا شالن سلات شو صحابوات شلات كتالوا من هنا كنون ምውላችሁ ነው የምታለቅሱት? ያላስተማርኳችሁ ነገር አለ? የቀረ ነገር አለ? አይ እርሶ ሞቱ ማለት ወህይ ቆመ ማለት ነው። እርሶ ሞቱ ማለት ከዚህ በኋላ እኮ አንድም አዲስ ነገር ላንሰማ ነው አሏቸው። تركت فيكم ما ان تمسكتم به لن تدلوا بعدي كتاب الله وسنتي ከያዛችሁት ምንም አይነት ስህተት ማያጋጥምበት ምንም አይነት እንከን ውስጥ ማትወድቁበት ነገር ሁለት ነገር ጥየላችኋለሁ አንደኛው የአላህ ቁርአን ሁለተኛው የኔ ሱና አሉ ነብይ አለይሂ ሰላቱ ወሰለም ይሄንን ነው እንግዲህ ጎበዝ ሆኖ እንዲህ አሉ ወሲያዎችን ነው ማያዝ የሚያስፈልገው ይሄን ይሃል አደራ የተባለው ነው ሱሐባዎቹ ይሄን ይሃል ያለቀሱበትን ዲን ነው እኛ እየቀለድንበት ያለ ነው نزل عليك الكتاب بالحق مصدقا لما بين يديه ከሱ በፊት የነበሩትን የወረዱ መጻሕፍቶችን የሚያረጋግጥ ሲሆን ከቁርአን በፊት የነበሩ እነ ሱሑፍ ሙሳ እነ ሱሑፍ ኢብራሂም እነ ተውራት እነ ኢንጂል እነ ዘቡር እውነቱን ቁርአን አረጋግጦ ነው የመጣው ውሸቱንም አስተባብሎ ነው የመጣው ውሸቱንም አርሞ ነው የመጣው ሙሰድቀን ሊማ በይነ የደይ ሲባል ጊዜ ይሄ አሁን ዝም ብሎ የስንት ስብሰባ ጉባኤ ቃለ ጉባኤ የተጨመረበትን መጽሐፍ ሁሉ የሚያረጋግጥ የሚመስላቸው ብዙ ሰዎች አሉ። ላ ይሄ አሁን ያለው ቅዱሳን መጽሐፍ ተብሎ የሚባለውን ማለት አይደለም። እሱንማ ከነገሯችሁ ይሄ የአላህ ንግግር ነው ካሏችሁ አይደለም አትበሉ። ዓለም ሆኑን እርግጠኞች ያልሆናችሁትም ማለት ነው። ቁርአንና ሐዲስን የሚخلፍ ከሆነ አይደለም። ያአላህ ቃል ነው ብላችሁ አትቀበሉ። ነብዩ አለይሂ ሰላቱ ወሰለም ምን አሉ? አህል الكتابን ላ ተድቁሁም ወላ ተከዝቡሁም ሙሉ በሙሉ እነት ነው አትበሏቸው ሙሉ በሙሉ ደግሞ ተሳስተታችኋልም አትበሏቸው እና ምን እንበል ታዲያ ቁሉ አመና ቢልዚ ኡንዚለ ኢለይና ወልዚ ኡንዚለ ኢለይኩም ወደኛም ወደናንተም ይወረደውን አሚን ብለን ተቀብለናል በሉ ይወረደ ስትል እዚህ ውስጥ ውሸት ካለው አላምንም ነው ይወረደና ያልወረደውን ለመለየትስ አትችልም ማለት ስለዚህ መጽሐፍ ቅዱስን አንተ ማንበብ አትገደድም እንዴው ማንበብም የለብህም ለምን የውስጥ ያለው የተበላሸው ነገር ሊያሳስተ ስለሚችል ውስጥ እጅ ገብቶበታል ብዙ ጊዜ ተለዋውጧል ለተለያዩ ጥቅሞች ሲባል ተቀይሯል ተሻሽሏል ነው የሚለው ቁርአን እኮ يحرفون الكلمه ام مواضعه تلقوا لمساساته وانه የነብዩን አለይሂ ሰላቱ ወሰላም መምጣት የሚያበስረው አንቀጽ የለም አሁን በግልጽ የለም ምናልባት በአሽሙር በርቀት የሚናገረው ነገር ካልሆነ በስተቀር ያ ያኛው አንቀጽ የታለ ቁርአንና የነነገናና ወሙበሽራን ቢረሱልን ያቲ ሚን ባዕዲ اسمه احمد ኢሳ ሲያስተምር ሙበሽራን ቢረሱልን ያቲ ሚን ባዕዲ ከኔ በኋላ የሚመጣ ስሙ احمد የሚባል ብሉ አበስሯል የታለ ያንቀጽ ይልም ተሰርዟል ማለት ነው ተደልዟል ማለት ነው ራሱ ነው ወይ ሲባባሉ ነበር አዎ ተባብለው ግን አናምንበትም ምክንያቱም ይሄ ከኛ በእኛ ጥቅም ላይ በአናቱ ላይ ነው የሚመጣው ይሄ ሰውዬ ስለዚህ ቢቀርብን ይሻላል አሉ نزل عليك الكتاب بالحق مصدقا لما بين يديه كسب فيت ينبرون يم يم يبرثاستا سيون من الكتب السابقه لا يخالفها ولا يبطلها لأن مصدر الجميع واحد هو الله سبحانه وتعالى يهل من نشاء الله نونا كالله سبحانه وتعالى يمت أدقر دمو عندو عندن عيفا فالسم عيق قاتشم عندو عندن عيفرسم مصدق نو معرقاقات نو تصديق معلت معرقاقات معلت نو وأنزل التوراة والإنجيل توراتنا إنجيلنا يا وردانا والله قرآن بالتالي اللم مورد وحي مورد بقرآن بالتالي فجمرا مثله ويمسوه مثله لا يو توراتنا إنجيلنا يامنا له ميقرمو مفكوش إن أنت تنيا تشالات شناتشو يالو أيهود وچين يامو بقسواتشو نبر بمن تشالو كمفكوش مسعف الورد الله شوالد هذه محمد لا مسعف مورد لمن كبداتشو እንዴ ያደሞ ጅሎች አይደሉ? ኦይ የናንተ እምነት ይሻላል ከመሐመድ እምነት አሉ አይወዱ። ምን አላቸውና? 300 ጣውት መገዛት። እውነት ተውራት እንደዚህ ብሎ አስተምሮ ነው? ሙሳ ነው ኢሳ ነው እንዴ አርጎ ሰው ካስተምሮ ያሳለፋቸው? አይ የጥላት ጥላት ወዳጅ ነው ነው እንጂ። እንግዲህ አብሮ የመጣው እናሸንፍና ከዚያ በኋላ ደግሞ ያው በእኛ ስር ተመጣላችሁ እንደዚህ አሉ። ወይም በስመ ሃይማኖት ጣውት እየተመለከ ነው ያለው ጃም ማለት ነው ይላሉ እኮ በታሪክ እንደዚህ ይላሉ መኮች ሄዱ አሉ ቆይ ቆይ ስለአንተ ጉዳይ ምን ጠይቃቸዋለን ብለው ሙፍቲዎቻቸው ጋር አሉ ለማናቸው አይሁዶቹ አይሁዶቹ ይጠይቁ ሲባሉ እንዴት ነው ይሄ ሰውዬ እንዲ ይያለ ነው እኛ ደግሞ እንግዲህ የምታውቁት ነገር አለ ያ ያው ለዲንጋይ ምናምን እናደርገው እንዴት ነው አአ ዲኑ ኩ ኸይሩ ሚን ዲኒ እንደናንተ ያለ ወርቃማ እምነት የታለ ለዲንጋይ መስገድ ሞኝነት ايه ሃይማኖት ለፖለቲካ ሃይማኖት ለጥቅም ሃይማኖት ለምናምን ሲሆን ብልሽትሽት እኮ ነው የሚለው አያምርበትም እንዴት ለአንድ ፈጣሪ የሚያመልክ ሰው እንዴ በሆነ ነገር ልትጣላ ትችላለህ ግን ለጣዖት የሚሰግድ ሰው አንተ ትሻላለህ ይባላል አንዱ እኮ እንደዚህ ነው አንተ የድሮውን ሃይማኖት ለምናፊ ዝም አለው ፖሊስ አዲስ አበባ እኮ ነው የትኛው ነው የነባሩ ሙስሊም እንዴት ጥሩ ስሩ አሉ ታዲያ ለምን አንተ ተሳየኝም ሰልማ ጥሩ ሆነ ለምን አንተ ሰልም አይ እኔማ ክርስቲያን ነኝ አንተ ከሰለም ያን ነው መያዝ ያለብህ ምን አገባ ይፈልኩ እንዴ ጥሩ ሃይማኖት እየመረጠ ሊመርጥልህ ሊያዝዘህ ማለት ነው አይሁዳ ጥሩ ከሆነ ታዲያ መጥቶ ለምን ለሁ በላል ገበረም ለምን አመለጣቸው ነብዩ እስከመጡ ድረስ ለምን ተጠበቁ ዲኑኩም ኸይሩ ሚን ዲኒ በጣም ያሳፍር አባባል ያገር ሽማግሌ እንኳን አይለውም እንኳን ሃይማኖት ይያለው ብሎ መጻፍ ያነበበ ምናምን ያለ وانزل التوراة توراة اورد الله توراة ትክክለኛው توراة ከአላህ የመጣ ነው توراة ልክ የቁርአን አይነት ነበር ቁርአን ሲመጣ ነው እንጂ የሻረው ቁርአን እሱ ውስጥ ያሉትን መሰረታዊ ህጎችንና ከዚያ ተጨማሪ መሰረታዊ እስከ ቂያማ ድረስ የሚሆነውን መፍትሄ የሚሆነውን ነው ያወረደው አላህ ቁርአን ላይ ተውራት ውስጥ ያሉ ህጎች አብዛኞቹ አሉ በተለይ የተውሂድ ጉዳይ መሻር መሰረዝ መደለዝ የሚባል ነገር ስለሌለው ከአደም ጀምሮ እስከ መሐመድ አንድ አይነት ትምህርት ነው ያስተማሩት አለይሂ ሙሰላቱ ወሰላም ጀሚዓን አደምም ለልጆቻቸው ያስተማሩት ተውሂድ محمدም عليه الصلاه والسلام ያስተማሩ ተውሂድ አንድ ነው በነ ሙሳ ግዜ ተሰረዘ በነ ኢሳ ግዜ ተሰረዘ ይባላል ተውሂድ ይሰረዛል ተውሂድ ማለት አንድ አላህን አንድ ማድረግ ነው አይደል በማን ነብይ ይሰረዛል ምን ተብሎ ሽርክ ሊፈቀድ ማለት ነው አይፈቀድም ስለዚህ ተውሂድ ሁሉም ተውሂድ እና ያስተማሩ አንዕቡዱላህ ወይተኒቡ ጣጉት ነው ሸሪዓው ይሄ የማህበራዊ ህጎቹ ሊሻሻሉ ይችላሉ እህት ማግባት የሚፈቀድበት ጊዜ ነበረ እንደዚህ ያለ ሊመጣ ይችላል እሱ ይሰረዛል አው ሽርዓተን ወሚንሃጃ ለእያንዳንዱ ጊዜውን የመጥንትን ያገናዘበ ለተግባሩ አቅሙ የሚመጥነውን ሊደነግግ ይችላል በጊዜው የነበረው እንደዚህ ነው وانزل التوراة والانجيل انجيلም ከዚያ በኋላ እንደውም አንዳንዶቹ የሚሉት ኢንጂል የተውራት ተጨማሪ ነገር እንጂ ራሱን ይቻል አይደለም ስለዚህ ሙዒሳ ያስተማሩት ተውራትን በደንብ ባንኝነት ኢንጂልን በተጨማሪነት ነው እንጂ ኢንጂል ራሱን የቻለና የሰረዘ አይደለም በጣም ጥቂት ነው ልዩነታቸው ይላሉ አንዘለ ተውራት አላ ሙሳ ኢብኑ ዒምራን والإنجيل على عيسى بن مريم عليهما السلام من قبل كسب فيت أي من قبل القرآن كقرآن بفيت يوردوا مزعقتشنا عجو هدى للناس لسول جوج بجزياتشو كنو من مريا يميسزو هنا ونيمتو ساي سرزو ساي كيرو وأنزل الفرقان بقرآن بباطل النا بوشت النا بونات مكاكل يمليونم قرآن ياوردنو فرقان بمالة تزي قرآن نتفلدو وإيس فرقان يملية عقم يسدقنو لسول جوج لمالتنو عندان دوتشو فرقان مالت قرآن نو بلو يا الوالو ما فرق الله به بين الحق والباطل من الحجج القرآنية والمعجزات الإلهية والعقول النيرة البشرية التي لم يغلب عليها التقليد والجمود والهوى فرقان مالت اونتنا وشت يمليوبت يتلايو مرجاوش ناتشو تأمروش ليهونو يشلالو يسول جوش جنزابي ادغتم ليهونو يشلال يجد قرآن بشا مالت هايد اللهم لمالتنا وفسر الفرقان بالقرآن فرقان يميله تبارك الذي نزل الفرقان على عبده ليكون للعالمين نذيرا فرقان قرآن تونا تفسره اللموي من تقرال له السم حقنه قرآن فرقان هذا لما يبالب قل فرقان يميله أعمنه من القرآن وغيره قرآن بيتا مالت هذا اللم فرقان مالت مليئت لمالتنا ونات الناوشة يميله يبث مالتنا تبارك الذي نزل الفرقان على عبده ليكون للعالمين نذيرا وسمي فرقانا لأنه فرق بين الحق والباطل قرآن دائمين نثنو ونت وشت بلو ما عندنا متعي فرائي من يميلو انتها سايزو بتنتن ميارك نقر بنور قرآن نو فبالتالي يسمى فرقانا فاروق لمن تبالو عمر سراتشو تقباراتشو دفرتاتشو حقا ساينا قرون برمي اخكبرو تبالا امرن ساو سوچ انجليز يمللنا هلو ملاوة غير لهم يزيرنا هلو زدي عواتان امدلذي اونتون النورا نبر مبالا بالا سو ساو سوچ لوشت مفراتو تاقال له كواشن زبرو باينا چيني لي بنال تولو يفرى نبر عمر واشو إليه نبر عمر بالا لما قال واشو قد انكر رثاية وانتم إليه انام اللي تقنو إلهي جيني من عرقنا ومثلين إلهي واشو قلن جاقنا يلما السمس اللي علبت قس اللي علبت وانت لبوا انتنا يلم الناس سمس عبرو قرقانا القرآن ولو كما فسري لك عندي فكرات القرآن ورد بلون قرون الله مجمر عليك نزل عليك الكتاب بالحق مصدقا لما بين يديه وأنزل التوراة والإنجيل من قبله هدى للناس منه وأنزل الفرقان بل نزل كله مع مكان الناس يميات قوش انكلاسوش يمي قباتشو آمروش فرقانوش ناتشو اتقوا الله ويعلمكم الله اللهم مفراتم راسو يعلم بمفراتم يبتعلتم فرقان يبالل والبراهين القاطعة ويبينه ويوضحه ويفسره ويقرره ويرشد إليه وينبه عليه من ذلك وقوله تعالى إن الذين كفروا بآيات الله إن يا الله أنكسوك يكادوا يا الله أنكسوك يالو نزيه الله كالله لم يوردوا يملوا آيات بمالت آيات القرآنية كونا ومن الذين كفروا بآيات الله يا الله أنت أمرك ما يكبلوا سون فطرو انسان فطرو عالم فطرو ياييه اياب الله ياتطاو من ايتشل يميلو لهم عذاب شديد يميام قطات تزغايتولاتوال يميام قطات نو ميطبقاتو لهم مال لنسو بلو لنسو ميبال طرو نغر نو عدل منم نغر سيطفا دين ينانت مستنغرو ايه نو تحقكم نو يبالال عليهم نو مبالي نبربتكم عليهم بنسو لا ينبيه الله نغر الله عدل لا لهم مال الله بقى جارغوتاچو سطوطاچو يميام مقطعات نو ليلام لمنم ميبقو سلال هونو لهم عذاب شديد والله عزيز ذو انتقام الله سبحانه وتعالى عشنا فينا يبكلا بالبيت نو ذو انتقام نو يبكلا بالبيت نو يبكلا مبكل مالك يونا بوتا عقفتا تالفا يونا قطع ميلاي قنتا ترسل شالو ستن ياتشن تفات عنسكو يميكتا ياتشن تفات عنسكو هيساب المياغر قد تبكلا يبالا لان انت انجري እዚህ ሰክረት ተጽፍር ስትደነፋ ምናምን ያላህን ህግ ትትረግጥ ምንም አላለም አይ ታልፍ ያለው ብለ ያን ቀን መስማት አይደለም መተግበር አይደለም ማስተዋወስ በማትፈልግበት ቀን ግን ፋይሉ ፊሊፒን ያመጣልሃል አሁን እንደው ሶላት ሳትሰግዱ የነበራችሁ ሰዎች ሳትሰግዱ የነበርን ሰዎች ሶላት ከሰገድን በኋላ ወይም ሸይጣን ጀሮ ይደፈንና ብዙ ነገር ላይ የነበረ ለምሳሌ ጫት እየቃመ እንደው ግባ ያላህ መጋዘን ትበር አምጣ አውርድ አስረክብ ምናምን ሲል የነበረ አላ ደንግጦ ወደ አላህ ተመልሶ ትዝ ሲለው ሰሎን አይደል ከአምሮ እንዲጠፋለትን ፍልቁ ተውቶ አታስተውሱ ይነገር ይፈራል እኮ አንዳንዱ ወጅስ እንደውም እንደ ትዝታ አርጎ ያወራል እንዲህ ነበርኩ ይላል لا يحب الله الجهر بالسوء من القول እንዴ መጥፎ ነገር እንዴ አለ ያለፈ መጥፎ ነገር ማውራት አግባብ አይደለም ልክ እንደዚህም ያአላህ ሱብሃነሁ ወተዓላ ቅጣት ሲመጣ ወደኋላ እንመለስሽና የሆነ ነገር አንዴ برجعنا نعمل صالحا እንየሁን አረጋግጠናል አይተናል መልሰንና ጥሩ ነገር ሰርተን እንምጣ እስቲ ሞክረን ነው ምሉት አለ ይቻላል ይችማ ይችማ የምትመች ቢሆን ኑሮ ሁሉም ያስተካክል ነበር ማን ሁላለን ምለው ይሄን አይቶ ቅጣቱ ካየ በኋላ ማን ላለ ተመልሶ ቢሰክድ ለዚህ አይደል ኢማን ቢልገይብ የሚያስወስድ ያስፈልጋል ምን ነው ان الذين كفروا بايات الله لهم عذاب شديد والله عزيز عزيز ማለት አንዳንዱ ማን ነው የሚቀጣኝ ማን ወንድ ብሎ ሚል ካለ عزيز ነው الله አሸናፊነቱን እኮ እዚሁ መሬት ላይ እኮ ነው አረጋግጦ መሄድ። የትኛው ጥጋበኛና ትቢተኛ ነው ያልተቀበረ? እንዳትቀብሩኝ አለ እና ምን ይሁን ሲባል አቁሙኝ አለ። እንትን ሰርታችሁ አሁን ተሰርታችሁ ትቢተኛ ይሻለህ ነበር። ስለቆምኩ መዳን የለ። አንዳንዱ እኮ ቆሞ ይቀራል። በሐውልት ላይ እንትን ተብሎ ከምን ላመልጥ ነው? ከተኛው ይመጣብኛል እንቅልፍ ከወሰደ ይመስላል ሊታለፍ ነው ነገሩ እንዲቀልድ ይመስላል አንዳንዱ ሰው በሐውልት በመናመን የሚያመልጥ ነው ሰው ይሄንም ቀረፍኩ እሱ አንተ ያው ቆመህ እኮ ነው ሚስት ልጅ ተቀብረስ ተወጣ አንተ ነህ ማትሰማው እንጂ እሱ የጣማህን እንቅስቃሴ ይሰማል እኮ ይነሳል በቃ ይነሳና አንተ ጋራ ሲቀልድበት የነበረው ተማር ስትለው እምቢ ሲል የነበረው መማር ሲችል ይማወቅ ሲችል ታያውቀው የነበረው ጥያቄ ይቀርብለታል ላኪን እዚህ አሁን እንዲህ በላትን በቴሌፎን አይነገር በምን አይነገር ማንም የሚመካከርበት ይላል ለዚህ ነው ان الذين كفروا بايات الله لهم عذاب شديد ይሄ ደግሞ አሸንፋለሁ ሚል ካለ ነገረው والله عزيز አሸናፊ ነው ማንንም ሲፈልግ ተባብረዋል ዓለም በሙሉ ተሰብስቦ አንዲት ሰከንድ መጨመር አይችልም እድሜ ዓለም ተሰብስቦ ደግሞ አረዝኖ ያለውን ሩህ ሊቆርጥ አይችልም ተደብድቦ ይድና والله عزيز ذو انتقام እና ይረሳ ይሆናል ዘመናት ሲረዝሙ ጊዜ ሲረዝም ይረሳ ይበላ ብለካስ ከሆነላ الله ينتقم منك المنتقم ان الله لا يخفى عليه شيء في الارض ولا في السماء الله سبحانه وتعالى بس لاي بمدرم هنا بسماي وس منين يمدبقوا يمسوروا نجر يلم كل النجر من الذره الى المجره بتام تقاقن كميبالو نجروش انستو غزوف نجروش كسكميبالو درس ياقاتشوال من الفرش الى العرش كمريت اسك عرش درس يالون كلهم يقال الله ስለዚህ የናንተ ፋይል የናንተ መዝገብ ተራ ነገር ነው አመልጥም ለማለት ነው هو الذي الله مالت يعني يصوركم في الارحام كيف يشاء بما حصل وسط اندفلغا ارغو يمثلاچو نو الله ملكهن قمتهن وردهن اسو نو يسالف يا ايها الانسان ما غرك بربك الكريم الذي خلقك فسواك فعدلك في اي صورة ما شاء ركبك بفلق وعين السئل يسالك عن جمسه وذي بيتطيق ارب عالم لا يالله سو بيتطيق كادم عنسة وكبش عبرش او سو الدرس يالله بيتطيق ملكهم مرته نوي يتفتح للبال عن جمسه وعلى المرق ونمير يسوزر እኔ አንተ እሱ እሷ ከወላጆቿ ከነገሌ ልወለድ ብለን መርጠን አይደለም የተወለድነው የትኛውም ሰው የሚወለድበትና የሚኖርበትን አገር መርጦ አይደለም እሱ ነው የሚያደርገው የት እንደምትሞት አታውቅም የት እንደምትኖርም አታውቅም ስለዚህ አንተ የራስህ ጉዳይ ሆነ እጅህን እና እግርህን እንኳን መምረጥ ካልቻልክና አንተ ባልከው ማስደረግ ካልቻልክ አንተ የማን ነህ አንተ خلق الله ታዲያ أوليس الذي خلق السماوات والأرض بقادر على أن يخلق مثلهم بلى وهو الخلاق العليم هو الذي يصوركم في الأرحام كيف يشاء اندفلق يفلقون وين يارغان يفلقون سيت يارغان يفلقون دغمو وندم سيتم يارغان يفلقون دغمو وندم سيتم يكلكلوا وندم سيتم يميونبت كو جي يالا ادي سيت سيت يولدتش لمن تفتاطل بقى سيت سيت يولدتش ني من تربيش يسوا ወንድ መውለድ አለበት ምን ታርገ ወንድ ለመውለድ አንተ ለምን ወንድ አትወልድም አንተ አይደል አስወላጁ አሁን ሲስት መውለድ አይሽ ተወንጀል ነው ሌላ ያግባ እሺ በቃ ሌላ ያግባ እንደዚህ ከሆነ አይፍታኝ አለች ሌላ ሲስት ሶስት ልጅ ሲወለድ ያለ ስትወልድ እና እንዴት ነው አልኩት እንዴው አላህ አላለውም መሰለኝ አሁንም መሰለኝ ነገና እርግጠኛ አልሆንክም አላህ የፈለገውን ወንድ ያደርጋል የፈለገውን ሲያጣ ያደርጋል ወይጃሉ ማን ይሻው አቂመን የፈለገው ደግሞ ወንድና ሴት ይሰጣል ስለዚህ هو الذي يصوركم في الارحام كيف يشاء አንዱ ደግሞ ወንድ አርግዘሻል ሲሏት ወንድ ለወልድ ነው ብላ ልብስ ስትገዛ ምናምን ሴት ሆነች ተናደደች ልጅን ማየት አልፈልግም ለምን ወንድ ናት ትባል ነው ለምን ታርግታ ታጣ ነው እሺ ወንጀሏ ምንድን ነው ማን ያሳሳታት ዶክተሩ ላ የእሷ ጭንቅላት ነው ያሳሳታት ራሷ የራሷ የእውቀቷ ድክመት ወንድ የሚባል ነገር የሆነ እንቁ ነገር ሴት ማለት የሆነ እርኩስ ነገር አርጋ በጭንቅላት ራሷን ነው እኮ የምትንቀው እና ይሄ ሴት አደራውን ቤቴ እንዳይገባ ብላ ነበር ገባችባት ምን ታርጋል አይባልም ባል አንተ ማህፀኑ ስጥንስ ውስጥ ገብተህ ወንድና ሴት ማድረግ የምትችልበት ስልጣኑ አለ ዘር ማንዘር ተሰብስቦ በሙሉ ዛሬ ልጅ ወንድ ነው መወለድ ያለበት ቢል ሴት ካለ ሴት ነው የሚያደርገው አላህ هو الذي يصوركم في الارحام كيف يشاء ترى الحمد لله ويجعل من يشاء عقيما بسو ما حصل وسو شاي ولد غير من نارق نبر من ما ما يكلكلوا ويجعل من يشاء عقيما اتولد بلس بيادر القوس وعيسى عليه السلام قد صور في رحم مريم عون ذي يتفلقوا ኢሳን አምላክ ነው የምትሉ እናንተ ያላህ ልጅ ነው የምትሉ ለምን ወኝ ሆናችሁ ይሄኮ በመርየም ማህፀን ውስጥ የነበረ ሰው ነው እንዴት ነው ማህፀን ለማህፀን ሲላቀስ የነበረ ሰው ይሄ እንዴት አፈጣሪ ነው የፈጣሪ ልጅ ነው ስለታላችሁ ለማለት ነው ወዒሳ አለይሂ ሰላም قد صور في رحم مريم فهو قطعا ممن صور الله ممن صوره الله سبحانه وتعالى فكيف يكون إذن إلها مع الله أو ابنا لله كما يزعم النصارى وهنا قرر الحديث فقال لا إله إلا هو فالله بستكر لي لا أملاك إلم عشان بهن أملاك عيد إلم يا أملاك باريانو أقل قينو ثم أملاكينو انجي الله سبحانه وتعالى بجانا من ملكه لا إله إلا هو العزيز عشنا في هنا الحكيم ربنا هنا وجيت الله بجانا من ملكه عيسى ما يملك عيسى قال تملكت هذا جبريل ما يملك ما ملائكه جبريل قال تملكت هذا مو جيلاني ما يملك ما عندما يقول عيسى يملك بسيروس دسيون هوا ثوبلنا لنا إلان ገብርኤል ሲባል እኛ ተናግረናል ይላል ጂላኒ ሲባል ይሄው መጣባቸው እንግዲህ እንዴ እንዴ ምንድነው ልዩነቱ ገብርኤል ያልተመለከውን ጂላኒ መልክ ታዲያ ገብርኤልንስ ምን ብሎ አመለኩት ምን አረዱለት አደራህ ድረስ ምን አሉት ጂላኒ ነው እንደዛው ነው እንግዲህ የልጅን ነገር አደራ ላንተ ሰጥቻለሁ ማለት እኮ ያው ነው ስለዚህ ከሙስሊሞችም አንዱን ከመላእክቶችም አንዱን ከነብያትም አንዱን ጠቅሶ ሁሉም በነብይነት ኢሳ እንዳይመለክ የኢሳ መመለክ ነው ትልቁ ነውር የሰው ዘር ኢሳን ወደ ፈጣሪነት ወደ አምላክነት ማንሳቱ ነው ከተባለ ከናንተማ ከኢሳማ ታዲያ ገብርኤልን ማረጋ አይበልጥ አይብስም ወይ ማይሱን ዲላኔን ማንሳት አይበልጥም ወይ ነው ነገሩ አንድ ቀን አንድ ሰሃቢ መናም አየ የመናም ነገር እንግዲህ ከባድ ነው ታውቃላችሁ ይሄ መናም እየተጓዘ ነው በመናም በህልሙ እየሄደ ነው የሆነ ሰው ልጅ ተሰብስቦ አገኘ ምንድናችሁ እናንተ ማሻአላ ታምራላችሁ አላችሁ እኛ አይሁዶች ነን አሉ አይሁዶች አው አይሁዳ ጥሩ ነገር ነበረ ግን አንድ ስህተት አላችሁ አላችሁ ምን ስለተሳለኝ አደሙ እናንተ ስለተሳታችሁ ዑዘይሩን ኢብኑላህ ይያላችሁ ዑዘይር ያላህ ልጅ ነው ይያላችሁ ጭምና ካስ ተስማት ነው አንተ ከየት ወጥተህ ነው አንተ ደግሞ አሉ እኔ ማምን ኡመት መሐመድ ነኝ የመሐመድ ኦ እናንተ ምርጥ አይደላችሁ ወርቅ ናችሁ እኮ ግን አብስ ግን ምን ደግሞ ምን ልታወጡልኝ ስለኛ ማሻአላህ ወሻአ መሐመድ ይያላችሁ الله أنه محمد قالوا إيالاته عبراته إيالت عمراته نبياته من فتاري قاره كل أرقاته الله أنه محمد إيالاته ها نعم بيث أن ننجي هنا قرب له هل مثل هنا قفة يهونه دمو سوي زي بيسة سلطة واقع نياته النا إنما ناته نانت بتعام التامر في لاته إنما نصارى وشننا قالوا نصارى روح مرته من يوانال جن من يوانال من عيسى ابن الله يا لاچو ساري ما لجن بلو ابات يلو ابات انتن اللي تكونو انت تهدنا يعني ما كمحمد حزبوشنا امه محمد خيار الامه بصام طرو مرته حزبوش جن تشكر الله سرتاچو سرتاچو عاد فرتاچو تالو من ارغن دمونيا ما شاء الله وشاء محمد يا لاچو አላህና መሐመድ ካሉ ይያላችሁ ሁሉ ነገር መሐመድን እሱ ጋር ያሻረካችሁ አረ ጉድፈላ ብሎ ሰውየው ሰም ነጋል ነጋ ብሎ ነብይ ጋር አለይሂ ሰላቱ ወሰለም መጣ አረ እንዲህ አለ መናባየው አይ እንዲህ ያለው እኔም እንደዚሁ አስቤ ነበር ላስተምራችሁ ትናንትና አሽሀዱ አላ ኢላሀ ኢላላህ አሽሀዱ አንነ መሐመደን ረሱልላህ በሉ ብያስተምር አንድ ላይ የምስክር ቃል ሰጡ ብዬ ዛሬ ደግሞ ይሄን ስል ድንገርገር እንዳትሉ ብዬ ነበር ሰዓቱ ደርሷል ማለት ነው لا تقولوا ما شاء الله وشاء محمد ከዚህ በኋላ አላህ እና መሐመድ ካሉ እንዳትሉ بل قولوا ما شاء الله وحده ወሌላ ሪዋያ ምንድነው ያለው بل قولوا ما شاء الله ثم شاء محمد ብሎ ከዚያም ብላችሁ እንጂ አላህ ጋራ እና ብላችሁ አታገናኙ። ይሄ ነብዩን ነው ይሄ የመጨረሻው ሰው አይደሉ ላይ ወደ ጣራ ሲከፍል የሚገኙ እሳቸው አለ የመጨረሻ የሰው ዘር አንተ ታዲያ ዝም ብሎ ጋር ነው የተቀመጠ ፍቅር አይደል አይደል እንዴ አላህ እና አንተ ካልኩ ይያልክ የምትለው እንዴው ሸሪየውኩ እንዴ እንዴ አርዱ ለአላህ አርገ እንዴ አላህ ነገር ምናምን ግድ የለም አንተም አላህም ተባበሩበት ነገር እኮ ነው የለም ይሄ አይባልም አላህ እና አንተ ካልኩ አንተና አላህ ካላችሁ አያቀታችሁም ነገር ያለው ችግር ነው ችግር ነው እንግዲህ የሆነ ነገር ትናገር ሰዎች ቆጣል ይከፋዋል እናርክ هو الذي الله يا نو انزل عليك الكتاب بانت لاي متحفن ياورد الكتاب القران قران نو والكتاب الكتاب سيبال قال يا كتاب معناته يا مولو معناته قراننا مولو كتاب يالو مريت لا قران بتشال حنفيوچو الكتاب سيبال قنوري نو يلالو شافعيوچو الكتاب سيبال اندزي نو يلالو ነህውዮቹ አልኪታብ ሲባል የሲቦይ መጽሐፍ ነው ይላሉ ላላ እንደዚህ ያለ ዝምሉ ቀልተው አልኪታብ ሲባል ቁርአን ነው አው በዚያ በፈኑ ሊሆን ይችላል ከማ ፊል ኪታብ ካሉ ሐነፊ ፊቂህ ላይ ቁዱሪ ላይ ያለ ለማለት ሊሆን ይችላል ይሁን ግን አልኪታብ ለደል ሙስሊሚነ جميعًا ቁርአን ነው ለቀበ በሙሉነት መጽሐፍ ሰው ነው ሊነገርለት የሚገባው ነው ሌላው ዝምብሮ ሽርፍርፍ ያለ ነው በዚህ ሲደግሙት በዚህ ምናምን ሲያንቀላብሱት ነው ከሐስከፈ አንድ ፊደል ሳይቀር ጥቅም ያለው ቁም ነገር ያወራ ቁርአን ብቻ ነው ዓለም በሙሉ ተሰብስቦ ቢወያይበት አንድ ስህተት ሊያመጣ የማይችል ዓለም በሙሉ ደግሞ መመሪያ ቢፈልግ ከሱ ውስጥ መመሪያውን ሊያገኝ እንቅፋት የመጣው ሰው እንኳን መፍትሄውን እዚህ ያገኛል እንቅፋት የመጣው ሰው ቁል ስድ ያለው هو الذي انزل عليك الكتاب منه ايات محكمات ከኪታቡ ውስጥ ምንም ያልተሸራረፈ ሁሉም ግልጽ የሆነ ያልተሻረ መልእክቱ ማሻማ የሆነ አንቀጾች አሉት አያት ሙህከም ማለት ምንም የሚያሻማል መልእክት የሌለው የማያጋጭ የማያጨቃጭቅ ማስረጃው ግልጽ የሆነ ለማለት ነው من احكم الشيء بمعنى اتقنه كحسكف غلط يهودا معناته الظاهره الدلاله البينه المعنى التي لا تحتمل الا معنى واحدا ملكتو عشامي يلله وذلك كايات الاحكام السارق والسارقه فاقطعوا ايديهما الزانيه والزاني فاجلدوا كل واحد منهم عونيه انتناله من الذين يأكلون أموال اليتامى ظلما إنما يأكلون في بطونهم نارا إذا نودي للصلاة من يوم الجمعة فسعوا إلى ذكر الله وذروا البيع بهم يسمك على اللهم يقولون أبزعين من ذلك آيات محكمات هن أم الكتاب آيات محكمات يهون تانكتوك يقرآنوا يمتعفوا وأنهن الناتو ناتشو أمي بزاو السنو أم الكتاب واخر ليلوتم انقصوتش አሉት متشابهات يميمثاثሉ ለጀማሪዎች በተለይ ደንገር ገር የሚያደርጉ አሉ ለምሳሌ الف لام ميم متشابه ነው اخر متشابهات ለምሳሌ وكلمته القاها الى مريم وروح منه ስለ ኢሳ ፈጣጥ ሲናገር አላህ ወደ መርየም የላካት ቃሉ ነች በቃል ነው የሚረገገው ለዚህ እኮ ነው ሰዎች አይ የሆነ ነገር አላሉ አይሁዶቹ ማዝም ብላ ነው አማኝታ ካንዱ ደቅላው ነው አሉ ነሷራዎች ደግሞ የፈጣሪ ተዋህዶባት ነው አሉ ተዋህዶ ታቃለ መዋሃድ ማለት አንድ መሆን ማለት ነው ዶቄቱና ወሃውን ማዋሃድ አጣቁ ማዋሃድ ማለት አንድ ማድረግ ለዚህ ነው ቅባትና ተዋህዶ ተብሎ ይለያያሉ የክርስቲያኑ ማህበረሰብ ውስጥ ቅባትና ተዋህዶ ተዋህዶ ማለት ፈጣሪ ከማርያም ጋራ ተዋህደ ተዋህዶ የተወለደ ልጅ ነው ለማለት ነው ቅባት ደግሞ ቀብቷት ነው እንጂ ተዋህደ አልተዋህዳትም ነው ቅባቱም ይሁን መዋሃዱም ይሁን አይገባም ማነው ይሄንን ለአላህ ተው እኔ ነኝ መሪም ራሷ እኮ ተጠይቃለች እንዴ ማነህ ስትል እኔ መላእክት ጅብሪል ነኝ ኧረ ሰው ከሆንክ አላህን ምትፈራ ከሆንክ ካጠገብ የጥፋልኝ እኔ አልወድም ወንድ ነግዞኝ አያውቅም እንዴ ወንድ ልጅ እንደምትወልጅ ልነግርሽ ነው የመጣሁት አንቺው ኧረ ወንድ ነግዞኝ አያውቅም ቃለ ከዛሊኪ ቃለ ረቡኪ ሁ አለየ ሀይኑን ችግር የለውም ተወለደ አረገዘች አልነካኝም ብላ እምቢ ብላም አልቀረችም ስለዚህ አላህ ስብሓነሁ ወተዓላ ከሊመቱ አልቃሀ ኢላ መርየም ውስጡ ማወቅ አለብህ እንዴት ነው የምታውቀው አንተ ባለቤት እሱ ያላወቀችውን እየተከራከረች እኮ ነው ያረገዘችው እንዴት ይሆናል ወለም የምተስኒ በሸር ወለም አኩ በቅያ ቃለ ከዛሊኪ ቃለ ረቡኪ ሁ አለየ ሀይን አላሁ አክበር